እና ይሄ ነገር አንደኛ ይሄን መስፈርት አያሟሉ ሙስሊሞች ከሆኑ ማለት ነው ለምንም ሴት ልጅ ለምንድነው እዛ ቦታ ላይ አስፈልጋኝነቷ የሚለውን እነሱ ያው ቀደም ባለ ፕሮግራማችን ሼክ እንደተከሰው ካን የመጀመሪያው ምክንያታቸው ሴት ልጅ ከቤት ማስወጣትና በመንብት ምክንያት ሼክ እንዳለው የሸህዋ ወይም የዚህ የስሜት መጠቀሚያ ለማድረግ የተለያዩ ነገሮችን በሷ ሰበብ መጥፎ ነገሮችን ለመስራት ነው የሚሆነው ለምን እንግዲህ በሴቶች አካባቢ ወይም በሴቶች ማህበረሰብ ዘንዳ ሲል كتعليم النساء وتطبيب او تمريض النساء ويكون منعزلا عن الرجال ايه مندنو لمثال كتعليم النساء سيتوچين بماستمر او وتطبيب يعني سيتوچين بماكم ليون يشلال او التمريض يعني بشتهي يهونو سيتوچين بماكم ايه من مهون አለበት ይላል الشيخ ويكون منعزلا عن الرجال كسيت كوند ልጅ ያገልሉ ወይም ኮንድ ልጅ የተለየ ቦታ መሆን አለበት ምንም ቢሆን ይሄ ይሄ ነገር ከሙክተሊት መሆን የለበትም ይላል ወልኩም ሰላም በአራተኛ ደረጃ شیخ ምን የሚጠቅሰው ነገር ምንድነው ከذلك ይላል لا مانع بل يجب على المرأة ان تتعلم امور دينها አሁንም ክልክል ወይም ክልክል አይደለም ይላል شیخ بل يجب እንደውም ግዴታ ይሆንባታል ማለት على المراه بسيت لاي علم امور دينها سلاجنوا ممر كدته يونباتال معناته سلاجنوا ماوك انديت مسوم مسوم اندالبات انديت مسجد اندالبات انديت جيتوان ما مملك اندالبات انديت لجوچوان تربيه ماردك ما صدق اندالبات انذين نغروچ كله كالاوقاج اشجارينا بتام لسام لهيوتوا እንደገና ለቤተሰብን ከነበራት ኃላፊነት የተነሳ የተሟላ ኃላፊነት ሳይሆን ቀርቶ እንደውም ሌላ ጉዳት ያደርሳል እና ይሄን ማረች ምክንያቱም ዲን የሁሉም ነገር አሳስ ነውና ማለት ነው ያ ጀማ በዚህ ጉዳይ ያለመማር ብዙ ችግር ያመጣል ሁልጊዜ እኔ ያለመማር ምናምን ስል ከአካዳሚክ ራ አላገናኘው ማለት ከዚህ ከሸሪዓው ጭ ካለው ትምህርት ጋር ያገናኘው አይደለም የሸሪዓ ትምህርት ማወቅ በተለይ ኃላፊነት ላለባቸው ሰዎች እንደ ሴት ልጅ የቤት ኃላፊነት እንደመሆን እንደዚሁም በሰው ላይ ግዴታ ነው የሚሆነው ምክንያቱም አሁን ለምሳሌ ሴት ልጅ የቤት ኃላፊነት አለባት ብለናል ይሄን ኃላፊነት የምትወጣው ደግሞ የተማረችና ያወቀች ስትሆን ነው የአካዳሚክ ትምህርት መማር ከዚህ ኃላፊነቷን እንድትወጣ ሙሉ በሙሉ አይረዳትም ለምን ኃላፊነት ብዙ ጊዜ ከእስልምና ነው ኃላፊነትን እንድንወጣ የሚያደርገን በተለይ ለሙስሊሞች ወይም ለሰው ልጅ ዘር አንድ ታሪክ ያኒ ተዝም ላይ ነገር ምናን ለመሰላችሁ ልጅን እንዴት ማሳደግ ልጅ ያላችሁ ልጆቻችን እንዴት ነው ማሳደግን ያለብን ያጀማ ልጅ ያላችሁ ሰዎች ወነቴ ነው አንደኛ የመልቂያማ ተጠያቂዎች ነን ተጠያቂዎች ናችሁ እኔ እንኳን ልጅ የለኝም እንግዲህሻላ አላህ ሱብሃነ ወተዓላ አደረክ ከሰጠኝ ተጠያቂነት እንድወጣ ዱአ አድርጉልኝ ምን ለማስፈልገኝ ተጠያቂ ናችሁ መልቂያማ ከተጠያቂነት ለምዳ ደግሞ መዋቀ አለባችሁ እንዴት ማሳደግ እንዳለባችሁ አንድ ህፃን ልጅ ቶም ጀሪ ነው ቶም ኤንድ ጀሪ ነው ይባላል እኔ አላውቅም ይሄ የሳራት ፊልም እሱን ያየ ከሚያድግ አሜን አንሻል እሱ ከሚያድግ ስለ ኦኬ ቶም ኤንድ ጀሪ እሱን ያየ ከሚያድግ የሱሐባ ታሪክ የነብይ ሰለላችን ታሪክ የነብያት ታሪክ እየሰማና እያየ ቢያድግ ምን ያህል ውጤታማ ልጅ እንደሚሆን አደኛ አምሮ ሙሉ በሙሉ ንጹህ እየሆነ ነው የሚሄደው ሁለተኛ ደግሞ ካልሆኑ የመጥፎ ከመጥፎ አስተዳደግ ራሱን እየጠበቀችሁለት ነው የምትሄዱት አንድ ጊዜ አጋጠመኝ መስጂድ ውስጥ ረመዳን አላህ ይወፍቀንና ረመዳን ላይ የሆነ መስጂድ ማለት ነው በእኛ አካባቢ 27ኛው ላይ ስለ አይተኛ ማርለ ለይለተል ቀድር የሚጠረጠርበት ነው እና እዛ እንደዛ አካባቢ አይተኛ እና ሰዎች እንቅልፍ እንዳይተኙና እንትን እንዳንል ጥያቄ ምናምን ማለት መስጂድ ውስጥ ነው የእስላማዊ ጥያቄ ሲራ የቁርአን ተፍሲር ምናምን በቃ ለሊቱን ሙሉ እስከ ሱብሂ ድረስ እንደዚያ አንደኛ ተሐጁድ ነው ሁለተኛ ለሊቱን መቆም ኸይር ነው ያው በኢማን የኢማን ድክመት ስለሆነ ነው እንጂ ኸይሩና አፍዶሉ በሶላት ማሳለፍ በጣም ኸይር ነው ግን ያው አሁን ዘመን ያለን ሰዎች በጣም ለዚህ ሁሉ ያልታደልንና የኢማን ድክመት አላህ ሱብሃነሁ ወተዓላ ኢማናችንን ሙሉ ያድርግልን ኢንሻአላህ እና ምን ለማለት ፈልጌ ነው ታላ እና ጥያቄና መስፍ ላይ ብዙ አይነት ሽልማቶች እናምናሉ ሽልማቱ ምንድነው ለምሳሌ በግ ለኢድ የሚሆን በግ ይሸለማል ለህፃናት በግ አብዛኛው ጥያቄዎች በህፃናት ላይ ነው ማለት በእንትን ነው እና እንዳንድ ጥያቄው ጥያቄው ለተጠያቂ የሚጠይቀው ጥያቄ ከነብዩ አለይሂ ሰላቱ ወሰለም ሱሐባዎች አንዱን ጥቀስ የሚል ጥያቄ ነው ከኔ ጋር ናችሁ ያ ጀማ እና ልጁ አቡ ጀህል ብሎ መለሰ ልጁ አቡ ጀህል ብሎ መለሰ መስጂድ ውስጥ ነው አስቡ እንግዲህ ያው አላኩላ ልጅ ነው ምንም ሊፈረድበት አይገባም ከዛ ጥያቄ አልመለስ ሲል ለቤቱ ይሰጣል አይደል ማለት ለታዳሚ ማለት ነው ለታዳሚው ሲሰጥ በደግነትና ማን ነው እጁን ማለት እኔ መልሳለሁ ብሎ አንድ ሰውዬ ትልቅ ሰው ነው ፍርአውን ረዲየላሁ አንሁ ብሎ መለሰ ሰምታችሁ ይኮነ ፍርአውን ብሎ ነው መለሰ ሲጠይቁ ግን የልጁ አባት ነው ያለች የልጁ አባት ነው የዛ አቡ ጀህል ብሎ የመለሰ እንግዲህ አስቡ ይሄ ነገር በጣም ሊያስደነግጠንና በጣም ልናስብበትና በጣም ምክንያቱም አንደኛ ስንጠፋ ቤትን ይዘን ነው የምንጠፋው ስንጠፋ ያጀማ ቤትን ይዘን ነው የምንጠፋው ጅህልና በጣም ከባድ ነው ስንጠፋ ራሳችን ብቻ አይደለም የምንጠፋው ኃላፊነት ያለብን ሰዎች ማለት ነው ኃላፊነት የሌለበት ሰው ብቻውን የሆነ ሰው ሲጠፋ ራሱን ብቻ ነው የሚያጠፋው አንድ ማለት መደራረቡ በጣም ትልቅ ችግር ነው ራስ ማጥፋት ይሻላል ቤተሰብን ሁሉ ከማጥፋት እና ጅልና በጣም ከባድ ነው አለላቀል ያኔ ሰው ብዙ ነገር እናነባለን አንድ ሰው ስለ ሶክራተስ እና ፕላቶ ቢጠየቅ እኔ እንጃ በትምህርት ዓለም ያለፈ ሰው አላቃቸውም የሚል ሰው የለም እውነቴን ነው አላቃቸውም የሚል ሰው የለም ግን በቁርአን የተጠቀሱትን 25 ነብያት 3 4 ወይም 10 ጥቀስ ቢባል ስንት ሰው ነው የሚጠቅሰው ቢጠቅስ እንኳን ስለነዛ ታሪክ ማን ነው ስንት ሰው ነው የሚያውቀው والله በጣም እኔ እንጃ ራሳችንን እንገምግም ያ ጀማ ምን ደረጃ ላይ እንዳለን ቦታ ላይ እንዳለን ራሳችንን እንገምግም እና ሸክም በጣም واجب ሊሆን የሚሆንበት ያለው ለዚህ አጋጣሚ ነው ولا مانع ان تعلم من امور دينها بلنا يعني ما تحتاج اليه የምትፈልገውን ያክል ወይኩኑ አተዕሊሙ في محيط النساء بلنا بسيتوچ ማህበረሰብ ዘንዳ ولا باس ان تحضر دروس جد ونحوه وتكون مستترا ومنعزلا عن الرجال على دعي ما كانت النساء في صدر الاسلام يامرون ويتعلمون ويحضرون الى المساجد يعني اهون ايه كله يتمرت وعليكم السلام ورحمه الله وبركاته عبد الكامبان وندهنا متك ስለዘጋ የተከታተለክ ኢንሻአላ እና ምን መሆን አለበት በሴቶች ማህበረሰብ መሆን አለበት ይሄ ሱና ነው ማለት የሱሐባዎች ሱና ነው ሴቶች በነገራችን ላይ በእስልምና ታሪክ በጣም ትልልቅ ሴቶች ነበሩ በጣም ትልልቅ ሴቶች ማለት በዒልም ደረጃ ፍክራ ወይም ትልቅ አስተሳሰብ ያላቸው በጣም ትልቅ ሴቶች ነበሩ አሁን ድረስ ፍክራቸው ወይም አመለ እንትናቸው አስተሳሰባቸው ወይም ተተውት የሩት የሥራ ውጤት በተለያዩ ሀገሮች እንደ ትልቅ የመመሪያ እንትን እየተሰጠ ይገኛል ማለት እንደ ትምርትና እንደ ቂያስም እየተሰጠ ይገኛል እንደምሳሌ ለመጥቀስ ام المؤمنين اناتاچين عائشه رضي الله عنها وارضاها ትልቅ የምትባል ሴት ነች። በ19 ዓመቷ ረዲየላሁ አንሃ ትልቅ የእውቀት ባለቤት የሆነችና ከመጋረጃ በስተጀርባ ሴቶችንም ሰብስባ ስታስተምርና ትልቅ የትምህርት ባለቤት ከድንም ውጭ እንደውም ትልቅ የሆነ ያመለካከት ምጥቀት ያለባት እናታችን ሙእሚኒን አኢሻ ቢንት አቡበከር ረዲየላሁ አንሃ ወርዳሃ ትልቅ ምሳሌያችን ናት። እና ሴት ልጅ ከእውቀት የሚከለክል የለም፣ የግዴታ ማወቅ አለባት። እንደውም ለዚህ ኃላፊነት ደግሞ ማወቋ ትልቅ ትርጉም አለውና ኃላፊነቷንም እንድትወጣ ያደርጋታል ኢንሻአላህ። እነዚህ አራት ነገሮች ሼክ ዶክተር አሳልህ ፈውዛን ኢብኑ ፈውዛን እነዚህን አራት ነገሮች ካሟላችና በእነዚህ አራት ነገሮች መስፈርት መሰረት ሴት ልጅ ከቤት ውጪ መስራት ትችላለች ይላል ኢንሻአላህ። ይሄ ከፈስሉ الاول ወይም ከክፍል አንድ ተያይዞ የቀረን አንድ ነጥብ ነበረ። አሁን ኢንሻአላህ ጨረስነው። ኢንሻአላህ ግልጽ ያልሆነ ነገር ካለ አሁንም የምታነሱት እንደዚህ በአራቱ ነገሮች መብራራት አለበት የምትሉ ነገር ካለ ምልክት ወይ መጻፍ ትችላላችሁ። ካልሆነ ወደሚከተለው አልፈስሉ الاول ወይም ክፍል 2 ልንሸጋገር ነው ማለት ነው ኢንሻአላህ። እንሸጋገር ነው ኢንሻአላህ ጀማ። ኢንሻአላህ ክፍል 2 ምን ይላል? አዎ የማክሰኞ ደርስ ቀጥሎ ነው። ማክሰኞ ለታ እዚህ ደርሰን ነበር። አራት ነጥቦችን ነው የተከስነው። አሁን ክፍል 1ን ጨረስን ማለት ነው። ክፍል 2 ሊንክ ያላችሁ ስጧት ለኡሙ እድቱ ኢንሻአላህ። ወደ ክፍል 2 سنሄድ ክፍል 2 በመጀመሪያው መግቢያችን ላይ እንደተከሰነው في بيان احكام تختص بالتزيين الجسم للمرأة የሴት ልጅ ተዝይን ወይም ሰውነቷን የምታሳምረው احكام ትንታኔ በዚህ ክፍል ውስጥ ይሰጣል። ምን ሰውነቷ ነው እንዴት ነው ሰውነቷን መጠበቅ ያለባት መሰማመር ያለባት ምን ምን ነገሮችን ማሟላት አለባት የሚለው ነገር ይተክሳል ኢንሻአላህ ሼክ ሐፊዘሁ ወላሁ ወራህ። የመጀመሪያው ነጥብ ይጥለቡ منها ان تفعل من خصال الفطره ما يختص بها ويليق بها ምን ከሴት ልጅ ይፈልጋል ይላል ሼክ። እንድትሰራ ይፈልጋል ማለት ከባህሪ ደረጃ ወይም ከፍጥራ ፍጥራ ማለት እንዴ ከተፈጥሮ ምራስ ወይ ሴት ልጅ ራሷን እንድትጠብቅ ይፈልጋል። በምን አይነት መልኩ? እሷን በሚመለከትና ከሷ ጋር በሚሄድ ወይ ሊቁቢሃ ማለት ከሷ ጋር በሚሄድ የሷን ስታንዳርድ በጠበቀ መልኩ ተፈጥሯዊ ሁኔታዋን በማያበላሽና አላህ Subhanahu Wa Ta'ala ለቆድ ኸለቁና ልኢንሳነ ፊ አህሰኒ ተቅዊም ነው ያለው። የሰው ልጅ አሳምረን ፈጥረነዋል ብሏል። ስለዚህ ይሄን አሳምሮ የፈጠረውን አላህ Subhanahu Wa Ta'ala ሳናበላሽ ጠብቀን ማቆየትና እንዴት ማሳመር እንዳለባችሁ ይሄ ክፍል ይተነትናል። አላህ ከሚጠቀሙት ያድርገን ኢንሻአላህ Subhanahu Wa Ta'ala። ምን ይላል Sheikh? من قص الأظفار وتعهدها لأن تقليم الأظفار سنة بالإجماع بالإجماع أهل العلم لانه من خصال الفطره الوارده في الحديث من قص الاظفار يعني هي الاظفار ማለት የጂና የግጥፎችን ማስተካከል በዛም ላይ ማዘውተር ይድላል። ይሄ ከመጀመሪያው ተዝይን ወይም ራስን መጠበቅ ወይም ማሳመር ነው። لان التقليم ማሳጠር الاظفار يعني سنه ነው بالاجماع اهل العلم በዑለማዎች ስምምነት ዑለማዎች እንደተስማሙት ይሄን ነገር ማስ የጅን ጥፍርና የግርን ጥፍር ማስተካከል ሱና ነው ልናደርገውና ልናደርገው የሚገባ ለወንዶችም ለሴቶችም ነው ያን የተክተሱ ቢል ቢልሙእሚና ስለሆነ ትምህርቱ ለሁላችንም ነው ኢንሻአላህ ወንድ ልጅ ያስረዝም ማለት አይደለም ያን አላህ ሱብሃነሁ ወተዓላ ነገሮችን እንድናስተካክል ወይም ነገሮችን እንድንጠብቃቸው ይፈቀደልን አለ እንደሞ ነገሮችን እንዳንቀይራቸው ያደረገናል ስለዚህ እንድናስተካክል ያደረገን ማስተካከል እሱ የከለከለን ነገር መከልከል ግዴታ ነው ምክንያቱም ልናመልከው እስከ ተፈጠረ ድረስ የሱን ቃልም የማክበር ግዴታ አለብንና ማለት ነው في الحديث ولما في ازالتها من النظافه والحسن يعني لبوز بنبي صلى الله عليه وسلم حديث لا هي ازالتها وين ما سوجد من النظافه والحسن لو كان صحنانا كطرو نجر نو ثلاثه نجر يجنا يغرن تفر ما سوجد معناه وما في بقايها طويله من التشويه والتشبيه بالسبع اسرو من الى شيخ متو اندرج ما ادرغو ايه ببوز شيخ ودفتي يتكسوال والله يا جماعه አንዳንድ ጊዜ በጣም ይገርመኝ ነገር ለነገሩ ይሄ ነገር በጣም በሴቶቹ ተበራክቶ የሚገኝ ነገር ነው የጅ ጥፍር ያስረዝሙና የደለቀለም መቀባት እና በጣም ያስረዝሙትና እኔ እንደታርገውም እንደሚመገቡ አላውቅም ነው ወይስ ከኛ ይረዝም አላውቅም ያለማቀው ምን ታሪክ የለኝም ዝሮዝሮ በጣም እንደሚረዝም በብዙ ቦታ ይታያል እና ይሄ ነገር የመጀመሪያው ምን ይላል ምን ተሽዊሽ ነው የተሽዊህ ማለት ማበላሸት ማለት ነው አል እስኪ የሰው ልጅ እንዳምን ሰደቁ ተፈጥሯል እንዳምን ተደረው ከተፈጠረ ለምንስ ራስን ያደርጋል ራስንስ እንዴት ያበላሻል በሁለተኛ ምን ይላል ይሄን ነገር ለምን እንደሚያደርጉ ወተሽዊህ ቢሰባ የሲባ ማለት የኔ በአውሬ ደግሞ መመሳሰል ነው ለምሳሌ እንደ ዝንጀሮ ጣትን ማስረዘም ይሄ ድሬድ አራዊቶች ጥፍራቸው በጣም ሰውን የሚጎዳ ነው ልክ እንደዛ ወተራከም አልአውሳኽ ተህታ ወመን ወሱል الماء الى ما تحتها ሁለተኛው ወይም የሚከተለው በሶስተኛ ደረጃ ደግሞ ለበሽታ ለተራከም በቆሻሻ ምክንያት ብዙ ቆሻሻዎችን ይይዛል ራሱ ያን ከጽዳት ምንም እናጸደዋለን ብንል ያኔ ለይቱ ደየማናጸዳው የማንከታተለው ነገር ነው ከያቱን ብዙ ቆሻሻዎች ይገባሉ የምን ራስ የምን የሚቀባው ቀለም እኮ ቆሻሻ ነው ያጀማ የሚቀባው ቀለም ቆሻሻ እኮ ነው ምክንያቱም ያ ነገር እንዳምር እንጂ ንጹህ እንድደር እንደሆነ ተረጋው አይደለም የተሰራውና ማለት ነው እና ደግሞ ይሄ ነገር ለምንድን ነው የሚተውት ከተውት ያለው ችግር ማለት ነው እስኪ እነዚህ የምን የጠቀስናቸው ችግሮች ወመን ወሉሱሉል ማ ውሃ ደግሞ ለሙስሊሞች ማለት ነው ለሙእሚኖች አላህ Subhanahu Wa Ta'ala ሙእሚን አድርጎ ለፈጠራቸውና በዛም ላይ ኢስቲቃማ እንድኖራቸው አድርጎ የፈጠራቸው ለሴቶች የሚጠቅመው ጊዜ ውሃ እንዳይደርስ ያደርጋል አንደኛ የሚቀባው ቀለም ሁለተኛ ምንድነው ይሄ ጥፍር በሚያድግበት ጊዜ እዛ ውስጥ የሚቆዘ በደንብ ላይ ገባ ይችላልና ውሃው ማለት ነው وبعض المسلمات قد ابتلينا بتطويل الاظفار تقليدا للكافرات وجهلا بالسنه قدم ያለው ነገር ማለት ነው አብዛኛው የሙስሊም እህቶቻችን በዚህ ነገር ላይ ابتلاء ወይም ፈተና የተፈተኑበት ነው በዚህ ጥፍርን በማስረዘም ወይም በማሳደግ ይሄም ደግሞ የተቅሊድ የእንትኖችን ተቅሊድ ወይም ሰቃፋ ወይም እንደው የካፊሮችን ባህል ወይም የባህል የካፊሮችን ሱና በመከተል እና ከሱና ደግሞ ከሱናን ያለ ማወቅ ማለት ነው ያኒ جهል ሱናን ያለ መከተል እና በጣም ትልቅ የሆነ ደግሞ ስታደርጉ የነበራችሁ መቶበት ያለደረጋችሁ መጠንቀቅ ያለደረጋችሁ ለራሳችሁ ብቻ ሳይሆን አንደኛ ለቤታችሁ ለልጆቻችሁ ቤተሰብ ጋር ያላችሁ ከቤት ለቤተሰቦቻችሁ ምክንያቱም በአሁኑ ሰዓት በጣም የተዘበራረከ ልጅ አዋቂ አባቴው ጀህል ጃሂል የሚሆንበት ብዙ አጋጣሚ አለ። እናቲቱ አዋቂ ልጆቿ ጃሂል የሚሆንበት አጋጣሚ አለ። እናቲቱ አዋቂ ባልየው ጃሂል የሚሆንበት አጋጣሚ አለ። እና በብዙ ነገር የተፈተነን ያሁን ማለት ባሁን አስወይም ባሁን ዘመን ያለን ሰዎች ይሄን ነገር ደግሞ ይሄን ፈተና ለማለፍ በቻልነው መጠን በተቻለ መጠን ኢጅቲሃድ ማድረግ አለብን። ይሄን ነገር ለማስወገድ በጣም ኢጅቲሃድ ማድረግ አለብን። ምክንያቱም ካልታገልንና ለውጤት ካልበቃን እኛም ከተጠያቂነት አንድንም ማለት ነው ኢንሻአላህ። እና ሸህም በጣም አትኩሮት አድርጎ የተከሰው ለዚህ ነው። ወይስኑ ቢልመራ اذا ገለቱ الشعر الابتين والعانه يعني ደሞ ሱና ይሆናል ለሴት ልጅ ይሄ الشعر الابتي ማለት ያጎል ወኩያ ነው እንደነበረ ያው ይገባችኋል። እዚህ ላይ ክንዳችን ጉያ ጉያ ውስጥ ያለው ጸጉር ማስወገድና እንደገና ወልአና ደግሞ የብልት በጣም ሱና አሚናን بالحديث الوارد في ذلك والتجميل والاحسن والاحسن يعني ان يكون ذلك كل اسبوع ضبط ايوه ضبط جزاكم الله خيرا يا بنت عمران ان شاء الله ببت ውስጥ ያለ ጸጉርና የብልት ብብትና ብልት ውስጥ ያለ ጸጉር ማስወገድ በጣም ሱና ነው። በእሄም በብዙ ሀዲሶች ነብይ ሰለላሁ ዐለይሂ ወሰለም ያስረዱበት ነው። ወለማ ፊ ሚን ተጅሚል ወልሐሰን ወልአህሰን يعني الاحسن والتجميل ان يكون كل ذلك كل اسبوع يعني كل اسبوع በየሳምንቱ بنتጠቀምና በየሳምንቱ ይሄን ነገር بنናስወግድ ራሳችን ለመጠበቅና አንደኛ ከብዙ ማህበረሰብ ጋር ስንኖር ይሄ ጸጉር በጣም ሲበዛ ሽታ ያመጣል። ራሳችን መጠበቅ ነው። ሁለተኛ ንጽህና ከአህሰን እኛ ጥሩ አድርገን ነው ጥሩ ተደርገን ነው የተፈጠርነው ጥሩ እንድንሆን ራሳችን መጠበቅ አለብን። ያኒ ሁሉ እስቡ ካልቻለ ግን አው ላ የትሩክ اكثر من 40 يوما ከአርባ አመት ከአርባ ቀን በላይ እንዳይረዝም የግድ መጠበቅ አለብን። ፔጅ በኔ እሺ ያው 11 ያለ ነው ሀጅ ሀጅሚ በኔ ግን 8 ነው አላኩል ያህል ሁሉም የተለያየ ንስፋ ወይም የተለያየ እንት ሊሆን ይችላል። ዞሮ ዞሮ ዋናው ነገር ክፍል 2 ወይም አልፋ 3 ሳኒ የሚል ነው። ኦኬ ኦኬ ኢንሻአላህ ኸይር ኢንሻአላህ ኦኬ ኢንሻአላህ ያው ብዙ ጊዜ ስላልተዋወቅን ነው። ወደፊት ያው የተዋወቅን ስንሄድ አልሳሳትም። ሰላም ኢንሻአላህ እኔ ሀጂ የሚለውን ብቻ ስላየው ነው። በአረብኛ ሀጂ ማለት ወንድ ልጅ ነው። ሀጃ ከሆነ ደግሞ ለሴት ልጅ ነው። የተጻፈው ደግሞ ሀጂሚ ምን የሚለው ምናልባት ሊገልጽ ይችላል። በኋላ ኩል ያህል انا عاصف في قصه በሁለተኛ ደረጃ ወይም በሁለተኛ ነጥብ ሼክ የሚያነሳው እንግዲህ ይሄንን ጸጉሯን ጸጉራችንን ወይም ወንዶችንም ወሴቶችንም ከተቻለ በሳምንት በሳምንት ማስተካከልና ማጽዳት ፈይ ነው። ካልተቻለ ደግሞ ከአርባ ቀን እንዳይበልጥ መጠንቀቅ አለብን ኢንሻአላህ። ሁለተኛ ነገር ደግሞ በጣም አንገብጋቢ ሼክ የሚያነሳው ማ ይጥለቡ ሚንሃ ወማ ቱምን አሚንሁ في شعر راسها وشعر حجابها وحكم الخضاب والصبغ الشعر የመጀመሪያው የሚፈለገው እንግዲህ ከሴት እህቶቻችን የሚፈለገውና የምትከለከለው في شعر راسها ከጸጉሯ ከራስ ጸጉሯ ከቅንድቧ ከወሸር ሐጅቢሃ ማለት ሐጅቢሃ ማለት ያው ጸጉር የቅንድቡ ጸጉሯ ወስኑ ሲባብ የሂና አጠቃቀም ወስኑ ሻር ደግሞ ጸጉሩን ቀለም መቀባት ከነዚህ ነገሮች ደግሞ ሁክማቸውና እንዴት ነው የሚለው ነገር ሸሪዓ ያትልናል የመጀመሪያው ይጥለው من المسلمة توفر شعرها توفر شعر راسها እንግዲህ ሴት ልጅ ወይም ሴት እህቶቻችን ጸጉራቸውን እንዴት ነው ማድረግ ያለባቸው يعني በሐዲስም እንደመጣ ወይም ነብይ አዘዋጅ ነብይ አለይሂ ሰላቱ ወሰለም ያደርጉ የነበሩት እንዴት ነው መጎንጎን ነው ጠቅለል ማድረግ አው መጎንጎን ጠቅለል ማድረግ እንግዲህ ተሽሩባ ምናምን ነው እንግዲህ ሲተረጎም ዙሮ ዙሮ ወደፊት ወደኋላ አይደለም ማነው ይሄ እዚህ ላይ ቅንጭላት ላይ ጎልና አድርጎ ማስቀመጥ አይደለም ወይም ደግሞ እንደ ከረባት ባንገት ማሽሉኝ ነው በዚህ ባንገት ማሽሉክ አይደለም ወይም ደግሞ ቀንድ ማድማ በጀት አይደለም መጎንጎንና ጠቅልሎ ማስቀመጥ خير ነው ወደኋላ ማለት ነው ሱናውም ይሄ ነው ويحرم عليها حلقه الا من ضروره ملاجته حرام ربا ايوه ወዳጅ ትክክለኛ ነው እንደውም እኮ አሁን ዘመኑ ተበላሽቶ ነው እንጂ በያቶቻችን ጊዜ ሹሩባ ነበር መሰለኝ አሪፍ እናንተም በደንብ ያው የምታውቁት ሹሩባ መጎንጎን አላኩል ያል እንትኑ ወአላኩል ያል ويحرم عليها حلقه الا من ضروره ما قراتس አይቻለ መቆረጥ ከሆነ ያል ለይና መቆረጥ ከሆነ አሁን ወደፊት ይመጣል መቆረጥ ከሆነ ማለት ነው ጥያቄሽ መቆረጥስ ከሆነ ወደፊት እንተክሰዋለን ይሄ ነጥብ ሲያልቅ ኢንሻአላህ በደንብ ካልተብራራለሽ እንደገና ታነሽዋለሽ እንደገና ታነሽዋለሽ ዞሮ ዞሮ ለዶሩራ ከሆነ አይቻለም ሐልቁሁ አይቻለም ብለናል قال الشيخ محمد بن ابراهيم على الشيخ مفتي الديار السعوديه رحمه الله تعالى واما شعر راس النساء فلا يجوز حلقه مقرط አይፈቀድም ብሎ ፈተዋ ሰጥቷል ለማሯ አነ النسائي في سننه وبسنده عن علي رضي الله عنه ورواه البزار بسنده في مسنده وعن عثمان رضي الله عنه ورواه ابن جرير بسنده عن عكرمة رضي الله عنه قالوا نهى رسول الله صلى الله عليه وسلم عن تحلق المرأة رأسها سيتلج صبروان عندت لاج تكلكل النبي صلى الله عليه وسلم كلكلوال سيتلج ጸጉሯን እንዳትላጭ ነብይ ሰለላሁ ዐለይሂ ወሰለም ከልክለዋል ወአንነህ اذا جاء عن النبي صلى الله عليه وسلم فانه يتدي እንግዲህ ከልከላ ከነብይ ሰለላሁ ዐለይሂ ወሰለም ከመጣ የግድ حرام ነው ማለት ነው يعني التحريم بما لم يرد له معارض በሽታ ካልሆነ በስተቀር ምንም አይነት ተቃውሞ ቢኖርበት ማለት ተቃዋሚዎች ቢኖርም ነብዩ ሰለላሁ ዐለይሂ ወሰለም ከከለከሉ ተህሪሙ واجب ይሆናል ማለት ነው قال مولى علي قاري في مراقات الشرع المشكك قوله ان تحلق المرأة رأسها وذلك لان الذوائب للنساء كاللحية للرجال في الحياة والجمال من الى المولى علي قاري ياو شرح مشكك بالملو كتابه لاي ሴት ለሴት ልጅ ጸጉር ለሴት ልጅ ጸጉሯ መብዛቱ ወይም ማሳደጉ ለወንድ ልጅ እንደ ልህያ ወይም እንደ ጺሙ ነው ለምሳሌ ጺም ለወንድ ልጅ ሱና ነው ማሳደጉ አይደለ ለሴትም ልጅ ደግሞ ጸጉሯን ማሳደጓ ሱና ነው እና መላጨቱ ለጀማላም እና ለሱና ለመከተልም በጣም አስፈላጊ ነው ማለት ነው። እኔ እንዴት እንደሚያምባላ ከመጽሐፍራቸው ተላጅተው ወንድ ሲመስሉ ባለኩል ያለ ይሄን ሼክ ወደፊት ተክሷል በጣም የሚገርም ታሪክ ነው ወይም በጣም የሚገርም ነገር ነው ማለት ነው። አሁን ልጅ እናት ሌና አሁን አዳምጪ እንግዲህ ወደ ሼክ ደግሞ አሁን መጥቷል ወደ አንቺ ወደምትዩ ጥያቄ واما قص الشعر راسها فان كان كثيرا ويشق عليها فلا بأس بكسه بقدر الحاجة كما كان ما كان بعض ازواج النبي صلى الله عليه وسلم يفعلونه بعد وفاته لتركهن التزيين بعد وفاته واستغنائهن عن تطويل الشعر. እህታችን በደንብ አዳምጪው። ምን ይላል ሸይኽ? ጸጉሩን ማሳጠር ለማሳመር ካልሆነ ያኒ غير الزينة ለማሳመር ተብሎ ካልሆነ ምክንያቱም የሴት ልጅ ውበቷ ጸጉሯ ሲረዝም ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ማለት ጸጉሩን ማሳደግ ጸጉሯን ማስረዘም ሱና ነው ብለናል። ለችግር ከሆነ ለምሳሌ በጣም ይረዝምና ለመቆጣጥር ማለት ለማበጠር ለማጠብ ምናምን አልመቻት ከአንተ አጅዘል አንሙ አወነት ወይም ደግሞ ትልቅ ሰው ተሆነና ትልቅ ሰው ከሆነችም ደግሞ ለዚህ ሙአወና ለማድረግ ወይም ለመከታተል ጸጉሯን ላይመቻት ይችላል። አው የጡሉ ከፊራን ቀድም እንዳልነው ደግሞ በጣም ከረዘመ ويشق عليها فلا باس بكسي ما ساتروا ما ساتر سيبال يا جماعه عند وندوش ما استكاكل ادلم يعني لنردا يمجبو عند وندوش ما ساتر تفقدوا لنا لك عند وندوش وندوش اندم يستكاكلوا ما ادغو هي تشبيه نو تشبيه دمو باسمنا بقام حرام نو النبي صلى الله عليه وسلم لا تشبعوا لا تشبهوا النساء بالرجال وست لج سون ون ወንድ ልጅ እንዳትመስል ወንድ ልጅም ሴት እንዳይተሸቡ እንዳይሆን ወይም እንዳይመሳሰል ነከልክለዋል። ለእንደዚህ ሀጃ ከሆነ ቢቀድሪ ሀጀቲها ወይም ለዚህ ማለት ለዚህ ተብሎ ምንድነው እሷ ለራሷን ለመቆጣጠር ወይም ይሄ ጸጉሯን ለማጠብ እስከምትችለው ድረስ ያኒ እስከ ችግሩ ያ ችግር እስከሚለቃት ድረስ ምን ማለት ነው? ለምሳሌ በጣም ረዝሙ ለማጠብና ለማበጠር በጣም ሊያስቸግራት ይችላል። ግን የተወሰነ ስታሳጥረው ሊገራላት ይችላል። እስከዛ እስከሚገራላት ድረስ ማሳጠር ትችላለች ይላል ሸይኽ። ይሄ በማሳጠር ደረጃ ነው። ከማካነ በአባ ዘጅ ነብይ ሰለላሁ ዐለይሂ ወሰለም يفعلونه بعد وفاته እንግዲህ የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ረዲየላሁ ዐንሁም ጀሚዓን ያድርጉ የነበሩት ነብዩ ሰለላሁ ዐለይሂ ወሰለም ወደ رفيع الاعلى ወደ اخيرا ከሄዱ በኋላ ነው ይሄ ነገር የተከሰተው ማለት ነው። ማለት የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ያደርጉት የነበረው ጸጉራቸውን ማሳጠሩ ለነሱ ደግሞ ምክንያት አላቸው። ልክ አሁን ሼህ ካግራራው ውጭ ነው ምክንያታቸው። ማለት አሁን ሼህ ብዙ ነገር እንትን ብሎላችኋል። ምክንያቱም ለምሳሌ ለተዚህን ካልሆነ ለማ ራሷን ለመቆጣጠር ደሞ ማትችል ከሆነ በጣም ከረዝሞ ማለት ነው። ይሄ ችግር የለውም ብሏል። ግን የነብዩ ሰለላሁ ዐለይሂ ወሰለም ባለቤቶች ረዲየላሁ ዐንሁ ማጀሙ ሊተርኪሂን አተዚም ማለት ለውበትን ከመተው ማለት ነው። ይሄ ዝህድና የሚባለው ምክንያቱም ወደፊት ይተክሷል ኢንሻአላህ ለምን እንደሚተው ውበታቸውን መጠበቅም بعد وفاتي واستغنائهن عن تطويل الشعر እንደገና ደግሞ ከመበቃቃትም ነው ማለት በቃቸው። ምክንያቱም አንደኛ ወደፊት የሚጠቅሷል ሼክ ኢንሻአላህ ነብዩ ሰለላሁ ዐለይሂ ወሰለም ወደ አኺራ ከሄዱ በኋላ የነብዩ ሰለላሁ ዐለይሂ ወሰለም ባለቤቶች ማንኛውም ሰው ማግባት حرام ሆኖበታል። ስለዚህ ውበታቸውን መጠበቁ ለነሱ ምንም አይደለም፣ ምንም ቦታ የለውም። ምክንያቱም ከማንም ወንድ ጋር መጋባት አላህ ሱብሃነሁ ወተዓላ حرام አድርጎባቸዋል። በጣም የሚወዷቸው በጣም የሚያከብሯቸው ረህመተል ሊልሙእሚን የነበሩት ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ተለይተዋቸዋል። ሐዘን ላይ ነው ያሉት። እነሱ ብቻ ሳይሆኑ ሙስሊሙ በጠቅላላ በዛን ጊዜ በጣም ሐዘን ላይ ነበር። ስለዚህ ውበታቸውን መጠበቁ ለነሱ በዛን ጊዜ ከባድ ነገር ነበርና ረዘመ አረዘመ ጸጉራቸው ለነሱ ምንም ትርጉም የሌለውና አማሩ አላማሩ ምንም ትርጉም የላቸውም። ከዛ በኋላ የነብዩ ሰለላሁ ዐለይሂ ወሰለም ባለቤቶች ዛሂድና ሰውን በማስተማር ጊዜያቸውን ያሳለፉ እንጂ ለውበታቸው ተጨንቀው ልክ ከነብዩ ሰለላሁ ዐለይሂ ወሰለም ከወደ አኺራ ከመሄዳቸው በፊት ራሳቸውን እንዴት እንደሚጠብቁና እንዴት ተሰማምረው ነብዩ ሰለላሁ ዐለይሂ ወሰለም እንደሚቀበሉ አሁን ይሄን ነገር መድገም ማለት መሰማመርና ያን ነገር ማድረግ ለነሱ በጣም ከባድና ሀዘን ነው የሆነባቸው ማለት ነው ይላል ሸይኽ። ከዛ ምን አለ ወአማ ኢን ካነ ቀስቱ ልመርአ ሚን ቀስቲ ሻሪሃ ሁወ አተሽቢሁ ቢልካፊራት ልፋሲቃት ከሆነ ልክ አሁን ቅድም እንዳልነው ማለት ነው። ይሄ ማሳጠሩ ደግሞ ከካፊራትና ፋሲቃት ከካፊር ሴቶችና ከጠማማ ሴቶች ወይም አላህ ስብሃነ ወተዓላ ከተቆጣባቸው ሴቶች ለመመሳሰል ከሆነ አው ተሽቢሁ ብርጃል ሙሕረሙን ቢላ ሸክ ያለምንም ቅድመ ሁኔታ የተከለከለ ነው ለመመሳሰልና በሴቶችም በዛ በካፊሮችም ሴቶች ሆኑ በፋሲቆችም ሴቶች ሆኑ በወንድም ለመመሳሰል ታስቦ ከሆነ ያለምንም ቅድመ ሁኔታ ሐራም ነው ይብሏል ይላል ሼክ። እነዚህ አይ ተሽቢህ ቢልኩፋር عموما ያ ነብይ ሰለላሁ ዐለይሂ ወሰለም ከልክለዋል ከካፊር ጋር መመሳሰል በማንኛውም ሁኔታ በማንኛውም እንቅስቃሴ ባረማመድም ይሁን ባካሄድም ይሁን ባበላልም ይሁን ባመጋገብም ይሁን በሁሉም ሁኔታ ከካፊር ጋር መመሳሰል ከልክለዋል። ምክንያቱም እኛ ሙስሊሞች ንጹሆች ነን ራሳችን የምንመራበት መንገድ አዳብ አለን። ስለዚህ አደብ ያለው ሰው ደግሞ አደብ ከሌለው ሰው ጋር መመሳሰል ከተፈጥሮአዊነት መውጣት ነው ማለት ነው። وانت تشبيه المرأة بالرجال وان كان القصد منه التزيين فالذي يظهر عنه لا يجوز. እንግዲህ ሴት ልጅ እንድታምር ያ ራሷን መጠበቅ አለባት ብለናል። ግን ከወንድ ልጅ ጋር መመሳሰል ከሆነ ምንም እንኳን ለውበት ቢሆን አይፈቀድም ይላል ሼክ። قال شيخنا الشيخ محمد الامين الشنقيطي رحمه الله تعالى في أضواء البيان أضواء البيان بميلو كتابه إن العرف الذي صار جاريا في كثير من البلاد بقطع المرأة الشعر رأسها إلى قرب أصوله سنة فرنجية مخالفة لما كان عليه نساء المسلمين ونساء العرب قبل الإسلام. من الشيخ محمد الامين الشنقطي رحمه الله امام الائمه تلك شيخ من هلال اضواء البيان بميلو كتابه ان العرف الذي صار جاريا باون ساعات يتكسته يالو انغدي في كثير من البلاد ببوز بوتاوچ يتكسته يالو فتنه يسيت لي صغر مقرط الى قرب وسلا اسكلك هي ከመበቀየ መብቀያው ያኔ ቆውሱል ያ ማለት ከመሰረቱ ድረስ አከባቢ ድረስ ማስ መፍረጡ ይሄ ሱናው የፈረንጅ ሴቶች ሱና ነው مخالفه لما كان عليه نساء المسلمين የሴቶችን ሴት የሙስሊም ሴቶችን ለመخالፋ ለማድረግ ከነሱ ተቃራኒ ለመሆን የሚያደርጉትና ونساء العرب قبل الاسلام قبل الاسلام وين كان اسلمنا بزمن الجاهليه بيهونم سيت ليج صغران ادلم اتجلط النبار بزمن الجاهليه نفسه بجاهليه بيهون معناتنا ان ايهن كله لما تكنز كله تقراني لمهون نو انغدي فمن غزيم يهودوچ وين اتكالاي يسلمنا طلاتوچ بمانينيوم تنشم تلقم يهون اسلمنا مقارن دس بتام ስራይ ብሎ የተነሱበትና ቀን ከሌት የሚለፉበት ትልቅ አጀንዳቸው ነው። አላህ ሱብሃነሁ ወተዓላ ሂዳያ ይስጣቸው ከዚህ ነገር አላህ ሱብሃነሁ ወተዓላ ይጠብቀን። فهو من جملة الانحرافات التي أمت البلوى بها في الدين ይሄ ደግሞ በጣም ትልቅ የሆነ በድን ላይ ሙሲባ የሆነ ችግር ነው በጣም የሚያስጠላ والخلق والصمت وغير ذلك انت الشيخ እስከዚህ ድረስ የተናገረው በጣም ይሄ መንገድ ይሄ الصمت ወይ መንገድ ይሄ ጦሪክ ይሄ በነሱ ፈለግ መከተል በድል ላይ ትልቅ የሆነ ፈተና ያመጣብንና አላህ ሱብሃነሁ ወተዓላ ደግሞ ይሄን ፈተና ሴቶቻችንን አላህ ይጠብቅልን ትክክለኛ መንገዱን እንምራለን ኢንሻአላህ لا قوه لنا الا بالله ان شاء الله سبحانه وتعالى قال لوج ماشي قوه لنا من المسلمين ثم أجاب عن حديث عن أزواج النبي صلى الله عليه وسلم يأخذن من رؤوسهن حتى تكون كالوفرة. قدم من تتنقاقرنا النبي صلى الله عليه وسلم بالبيتوش النبي صلى الله عليه وسلم بالبيتوش رضي الله عنهم أجمعين. ጸጉራቸው እንዴት አርገው ነበር የሚይዙት? ከልወፍራ ያኒ በመጠቅለል ነበር ሲይዙት የነበረው በመቆንጎን ወይም ፍሪ ባባላችሁት ማለት ነው። بأن አዛጅ ነብዩ ሰለላሁ ዐለይሂ ወሰለም انما قصرنا رؤوسهن بعد وفاته صلى الله عليه وسلم لأنهن كنا يتجملن في حياته ومن أجمل زينتهن يعني መጀመሪያ በነብዩ ሰለላሁ ዐለይሂ ወሰለም በህይወት ባሉበት ጊዜ በጣም ራሳቸውን ከሚጠብቁና በጣም ራሳቸውን ከሚያስወቡ ሴቶች ነበሩ። የነብዩ ሰለላሁ ዐለይሂ ወሰለም ባለቤቶች ረዲየላሁ ዐንሁም አጅማኢን በጣም እንደውም በጣም ንጹሆችና ለሌሎችም ቁድዋ ያኒ ለሌሎችም እንደ ቁድዋ ያኒ እንደማ የሚባለው ተከታይ ማለት እነሱን እንዲከተሏቸው በጥሩ ስራ እንዲሆኑ ከፊት የሚቀደሙ ሴቶች ነበሩ። እንዴትስ አይሆንም ደግሞስ እንዴት አይሆንም የነ የሰላሰለም ባለቤት ሆነው የአሽራፍ الخلق يعني የትልቁ ሆኖ እንዴት ሳይሆን ይሄን ምን መልስ የለውም ኢንሻአላ اما بعد وفاته كنا يسرا سلم ود اخيرا كيرو بخلاما فلهن حكم خاص بهن لا تشاركهن في امراه واحده في نساء جميع اهل الارض نيسا نبياتين صلوات الله وسلامه عليه ወደ አኺራ ከሄዱ በኋላማ ጸጉራቸውን የማሳጠሩ ሁክም ወይም ለምን አሳጠሩ ብለን ካልን እነሱን የሚስተካከል ወይም በእነሱ ሁክም ወይም በእነሱ መንገድ የሚተከስ በዚህ ምድር ምንም አይነት ሴት አይኖርም። ምክንያቱም አንደኛ ለነሱ خاص የሆነ አላህ Subhanahu Wa Ta'ala የቁርአን አያት አውርዷል። ይሄ ቁርአን አያት ምንድነው የሚለው? وما كان لكم ان تؤذوا رسول الله ولا ان تنكحوا ازواجه من بعده ابدا ان ذلك كان عند الله عظيما يقول الله سبحانه وتعالى ايه ايات مندنو ايه ايات ميلو عندنا النبي صلى الله عليه وسلم اذا ما درك ان انت ايتشالاچو النبي صلى الله عليه وسلم ባለቤቶችንም እንድት በትዳር መልክ ይዛችሁ እንድትቀመጡ አልተፈቀደላችሁም እስከመቼም አይፈቀደላችሁም አበደን አበዳ ان ذلك كان عند الله عظيما ይሄ ነገር ደግሞ በአላህ ዘንዳ በጣም ትልቅ የሆነ ቀድያ ነው ይለናል አላህ Subhanahu Wa Ta'ala በዚህ ምክንያት ማንኛውም ሴት በዚህ ምድር ያለች ሴት የነሱን ሁክም ሊሰጣት አይችልም ምክንያቱም አንደኛ የተለዩት ማን ነው ብለን ከጠየቅን አሽራፉ الخلق በጣም ተወዳዳሪ የሌላቸው በሰው ልጅ ዘር ነብዩ ሰለላሁ ዐለይሂ ወሰለም የተለዩት። ሁለተኛ ከዛም አልፎ በጣም ትልቁ ነገር ደግሞ አላህ Subhanahu Wa Ta'ala በእነሱ ላይ የቁርአን አያት አለ ማለት ነው። ወይ ነው ወይ ነው ወይ خرج አፎን ያ جماعه ተማሪዎች በጣልቃ እየገቡ ስለሆነ ነው። እና የነብዩ ሰለላሁ ዐለይሂ ወሰለም ባለቤቶች ሁክም ሊሰጥ የሚችል ሴት በዚህ ምድር ማንም ሴት የለም። وهو انقطاع املهن انقطاع كليا من التزويج ويأسن من ويأسن منه الياس الذي لا يمكن ان يفارقه طمع كالمعدات المحبوسات بسببه صلى الله عليه واله وسلم الى الموت. ይሄ ብዙ ሰበብ ነው ቀድሜ ተከስነው ምንድነው አንደኛ ተስፋ ቆርጠዋል እና ተስፋ ቆርጠዋል ተስፋ ቆርጠው በሚንድነው በትዳር ዓለም መኖር አይችሉም ምክንያቱም አላህ Subhanahu Wa Ta'ala حرام አድርጎባቸዋል ሁለተኛ የተለዩት ማን ነው ብዙ ጊዜ ተናግረናል። ምን ኩል ዚዋጅ ራሳቸው ማለት ተስፋቸው ተቆርጧል። ስለዚህ ከእንደዚህ አይነት ነገር ስለተቋረጡ ራሳቸውን ማስዋቡ ራሳቸውን ደግሞ መጠበቁ ይሄን ራስ መጠበቅ ማለት ግን ከንጽህና ጋር ተማወራደር የለብንም። ምክንያቱም ንጽህና የነየ ስላሰለም ሱሐባዎችን አጠቃላይ የሚያክል የለም። ስለዚህ ምን ማለት ነው? አንድ ሴት ልጅ ንጽህናዋን መጠበቋና ለባሏ ተውባ መቅረቧ የተለያዩ ነገሮች ናቸው። መዋብ ብዙ ነገር ያካትታልና ማለት ነው። ንጹህ መሆን ግን ራሱን የቻለ ነገር ነው። ስለዚህ አላህ ሱብሃነሁ ወተዓላ ይሄን የቁርአን አያት ስላወረደባቸው እና አለ ወሊያሱ ሚን አርጃል ቢኩሊ ያቀድ ይኩኑ ሰበበን ሊተርኺስ في احلال باشياء من الزينه لا تحل لغير ذلك السبب لمانኛውም ከዝውጭ ላለ ነገር ጸጉን ማሳጠር ሐላል ይላል الشيخ الصالح فوزان ابن فوزان حفظه الله تعالى بمكتل الشيخ من هلال فعلي المرأة أن تحتفظ بشعر رأسها وتعتني به وتجعله ضفائر ولا يجوز لها جمعه فوق رأسه أو من ناحية القفا عندك قطرة دم من على شيخ فعلي المرأة أن تحتفظ بشعر رأسها سيت ليج ጸጉሯን መጠበቅ አለባት ይላል ሼክ። ወታዕተኒ ቢሂ እንደገና በሱ ደግሞ ትኩረት ማድረግ አለባት። ወተጅአሉ ዱአብ ዱፋኢል ምንድነው? መጠቅለል ወይም መጎንጎን ወይም መሸረብ ሹርባ አላችሁት መሸረብ ምናምን ማድረግ አለባት። ወላ የጁዙ ለሃ ለእሷ ደግሞ አይፈቀድላትም ወይም ክልክል ነው። جمعه فوق راسي እንደሻኛ አድርጎ መጎንጎን ራሷን እንደሻኛ እንደግመል ሻኛ አድርጋ አን እዚህ ምንድነው አናት ላይ ቁጭ ማድረጉ አይፈቀድላትም ወይም من ناحيه الفقا ويقفا ወይም ደግሞ በዚህ ወደ ዳራ በዚህ በጎን በኩል ደግሞ አድርጋ ጥቅል አድርጋ ማስቀመጥ ልክ አንድ ቀንድ እንደሌለው ከብት አድርጎ ማስቀመጥ ማለት ወይም በሁለቱም የሚያደርጉ አለ መሰለኝ ቀንድ እንደዚህ ሁለት ቀንድ ምናምን በጎንም በጎንም ይሄ ቀንድ ማበጀት ሌላ ታሪክ መፍጠር ነው ወይም ደግሞ ሌላ አካል ራስን ደግሞ መቀየር ነውና አይፈቀድላትም። قال شيخ الاسلام ابن تيميه رحمه الله عليه في مجموع الفتاوى فتاوى من يدال ابن تيميه رحمه الله عليه كما يقصد بعض الغاية أن تضفر شعرها ضفيرا واحدا مسدودا بين الكتفين. ابن تيمية من إلى الناس السيتين يعداري وش عندما يدركوت بعض الناس السيتين يدركوا أن تضفر شعرها ضفيرا واحدا تقلل تدرقنا تقلل يدرقنا النزيه الله يتقل طبع شو سيتوش من يدركوتان እንደዚህ ልክ በምን እንደምትገልጹት አላውቅም። ይሄ በትከሻና በእንትናቸው መካከል ያወርዱታል አይደለ? ጥቅልል ያድርገው በዚህ በኩል ወደ ፊታቸው ወደ ድረታቸው ያመጡታል። ይሄ በጣም ክልክል ነው ብሎ ፈተዋ ሰጥቶበታል። አምፖሎ والله አውል መራሰይት እኛ ይሄንን ለመጀመሪያ ጊዜ እየሰማሁት ነው። አምፖሎ ማለት ምን እንደሆነ አላውቅም። በሽቶ ይዘንዳ ማዕሩፍ ሊሆን ይችላል ሊታወቅ ይችላል። አምፖሎ ምን ወደፊት አምፖል እንዳትልና ከዚህ ከመብራቱ ጋር እንዳይገናኝ እና አላውቅም። ዞሮ ዞሮ ግን ይገባቸዋል ኢንሻአላህ። ይሄ ክልክል ነው በጣም በጣም ክልክል ነው ኢንሻአላህ። وقال شيخ محمد بن إبراهيم مفتي الديار السعودية رحمه الله: وأما ما يفعله بعض النساء المسلمين في هذا الزمان من فرك رأس من جانب وجمعه من ناحية القفا أو جعله فوق رأسه كما تفعله النساء الفرنجي، فهذا لا يجوز لما فيه من تشبيه بالنساء الكفار. وأن أبي هريرة رضي الله عنه في حديث الطويل قال: قال رسول الله صلوات الله وسلامه عليه: صنفان من أهل النار لم أرهما. ወደ ላይ ማስያዝ ቀድም ያለው ነው የሻኛ። ይሄ ግን ምንድነው ያለው? بين الكتفين ይሄ كتف በትከሻ አካባቢ ነው ዳንያ። ይሄ ወደ ላይ ማስያዝ ትክክል ነሽ፣ እሱም ክልክል ነው። ምናልባት ቀድም አልሰማሽ ሊሆን ይችላል። ወደ ላይ ማስያዙ ልክ እንደሻኛ ማስቀመጡም ክልክል ነው። ግን አሁን የመጣ ደግሞ ይሄ በዝው በኩል ማህመም የሚያመጡ ሰዎች አሉ። ማላ ኩሊያል እሱም ቢሆን አንቺም ያሽክልክል ነው፣ አሁንም ያልነው ክልክል ነው። ክልክል ያልሆነው የእናቶቻችን ነው ይሻለ። ማላ ኩሊያል ምን ይላል ሼክ መሐመድ ኢብኑ ኢብራሂም ባህረል እስላም አስዳ ምን ማለት ነው? ان شاء الله الشيخ محمد بن ابراهيم مفتي دار السعوديه من هلال: واما ما يفعله بعض النساء المسلمين، يعني ابزحنيا وسيتوش باونس يلو ترشتا يلو تل شرب باون انا كل يعرف بزوس من وروال جن انيا سي ازي غاي يا جماعه من وستروج ወስተርኖች ኦኬ። ማንንም ይሁን ምን እኛ መከተል ያለብን አላቀን ወላይ ቤተሰቦቻችንን እኮ ብንከተል ያሁኖቹ ሳይድሮችን ብንከተል ብዙም ማንወጣ ያጂማ እንዱ አርሙኝና የድሮ ቤተሰቦቻችን ራስተፈሪ ማለት ለስላሴ ከሆነ አላውቅ። ወአላ ኩሊ ሀል አርሙኝና እዚህ ጋር አንድ ነገር ቤተሰቦቻችን ማለት እንግዲህ አላውቅም፣ አብዛኛው በተለይ በገጠሩ አካባቢ ያሉ ቤተሰቦቻችን ጃሂሎችም ቢሆኑ ከቤት ሲወጡ የሆነ ነገር ራሳቸው ላይ ጣል አድርገው ይወጣሉ አይደል? ያሁኖቹ ላይ ሁሉ ይችላሉ። ግን በድሮ ጊዜ ማለት ድሮም የማይባል አላኩል ያለ ይሄ ነገር እንዴት ነው የምትል ማለት ጃሂሎች ናቸው። አብዛኛው በገጠር የሚኖሩ ሴቶች ጃሂሎች ናቸው። ግን ለምሳሌ ወደ ገበያ ሲወጡ ወደ ወይትኛውም ከቤት ሲወጡ ቡና ሊጠጡ ሲወጡ ራሳቸው ላይ የሆነ ነገር ጣል አድርገው መሄድ እንደ በቃ እንደ ማለት ሳያድርጉ መሄድ እንዴት ነውር ምናምን አድርገው አይደል የሚቆጠር ነገር። ይሄ ነገር ምናልባት የቦታው ሊለያይ ይችላል ማለት በየአካባቢው። ግን እኔ አብዛኛውን ጊዜ የማየው ባህል ማለት በገጠሩ ማህበረሰብ እንደዚህ ነው። ነጠላ ይባላል፣ ሀደሬ ይባላል፣ ብቻ የሆነ ነገር ጣል አድርገው መሄድ የተለመደና ይሄ ማለት ምንድን ነው? አንደኛ ጸጉር መግለጥ የሚለው ነገር ከድሮ ጀምሮ ያልተለመደ ነገር መሆኑ ነው። ሁለተኛ ደግሞ ሹርባ የሚባለው ነገር እነዚህ ሰዎች ኪታብ ቀርተው አይደለም ያገኙት ማለት حرام መሆኑ ምናምን። ስለዚህ እንደ ተክ ያን እንደ ባህልም እንደ ፍጥሪያም ባገራችንም ማለት ነው ይሄ ነገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ። እና ይሄ ነገር ምንድን ነው ማለት? ዋው ነው አላህ እና ምን ማለት ፈልጌ ነው ይሄ ነገር የተሰዎቻችን ከኛ የተሻሉ ናቸው በጅህልናም ቢቆዩ ማለት ነው። شيخ من يلال ام باون ساعات ابزاهنوا مسلموج صبراچون يميرغوت معناتنو من فوق راس من جانب وجم بعند بكل يتكرر بتال وجمو من ناحيه القفا عند قدم عندنا دوم بعند بكل بالو يراساچو كفر است يقول بتال او جعلوا فوق راسي كما تفعل النساء الفرنجي فهذا لا يجوز لما في التشبيه يعني لما فيه من التشبيه بنساء الكفار بينال وان ابي هريره رضي الله عنه ابي هريره باور حديث لاي معناته رجم برجم حديث هنا كذلك اخذته هنا يمتوت قال قال رسول الله صلى الله عليه وسلم النبي صلى الله عليه وسلم قالوا سنفاني بتكفل وجه من اهل النار يساتناچو لما راهما على يسات كمهناچوم علىنا اي على على ياچوم انذي ثلاث كفلوچ سيمفاني بلا يغلطاچنا يسلا سلم انما ناچو قوم هم سياتو كادنا بالبقر يضربون بها الناس ونساء كاسيات عاريات مائلات مميلات رؤوسهن كأسنمة البخت المائلة لا يدخل الجنة ولا يجدن ريحها وان ريحها الجنه يعني لا يوجد من مسيره من مسيره كذا وكذا الى 500 دولار المهم 500 من درس راسه يجنه شتاء يمكن بتن شتاء الناس ايات الناس ثلاث كفلوج الناس ثلاث كفلوج يا مجمره وكفلوج يعني ايه سياط قادنا بالبقر لك عندك بري عند كبت جرات يعني هي سياط مالت عربوج عند الانغا غونغو نو يمتقون بس لك اندزا غونغو نو يضربون بها الناس يعني سوني يمماتو بس يتوراچفو معناتنا ونساءهم كاسيات عاريات لبس لبسوا يلبسوا يوم مائلات مميلات هي مائلات مميلات ለሞች ብዙ ተፍሲር ሰጥተውታል የመጀመሪያው ተፍሲር እየተወዛወዘች የምትሄድ ሴት ምን ማለት ነው የተወዛወዘ ማለት ልክ እንደ ሴንተኛ ዳሪ ገልጥ ገልጥ ገልጥ ነው ይገባቸዋል ዞሮ ዞሮ የሴት ልጅ አካሄድ ስርዓት ያለው አካሄድና ምንድነው ደግሞ ይሄ ስርዓት ያለው አካሄድ ሰውን ለመሳብ የሚያደርጉት አካሄድ በነሱ የምሳብም ያው እነሱን የመሰለም የሚሆነው መቼም ዋላ ኩል ያለ የሁለተኛው ያው እዚ ያነሳ የፈለገው ሼክ ግን ከፍዝክ አይዋ ከፍዝክ እንዲባላ ከሄደለ መስል እና ሼክ ያነሳ የሚፈልገው ታች ላይ ይጠቅሰዋል وقد فسر بعض العلماء قول المائلات المميلات بانه هنا يتمشط من المشط الميلا وهي مشطه البغايا اسويه يسيتني اداري ابطاطر صغراچون يمياطرو ويمشطن غيرهن تلك المشطه وهذه المشطه النساء الفرنجي ومن يحظ حظهن من نساء المسلمين الناس يتوج كز النجر لا يمتقق عليهاش وهي اند سيتني اداري يابطرو صغرن يابطرو لك يسيتني አዳሪ ያው እንግዲህ ሴተኛ አዳሪ ዞሮ ዞሮ ብዙ ሰው ያኔ ብዙዎቹ ምን እንደሚያደርጉ ለኛ የተሰወረ ነገር አይደለም ማለት አካሄዳቸውም አለባበሳቸውም አበጣጠራቸውም ሆነ ብዙኛው ነገር ወር አይደለም ከማህበረሰቡ አላኩል ያልነሱ መመሳሰል በ አንኛ በጣም ለአምሮ ራሱ የሚዘገን ነገር ነው በጣም የሚያስጠላ ነገር ነው እነሱ መከተል እና እነሱ መከተል በጣም የሚያስጠላ ነገር ስለሆነ ከነሱ መጠንቀቅ በጣም خير ይመስለኛል ኢንሻአላ ስለዚህ ሁለት ክፍሎች አሉት ነው በየሰላሰለም እነዚህ ናቸው ለብሰ ያለበሰች ማለት ነው ማለት ነው ካሲያቱን አሪያት ይሄም ያኔ ለእናንተ በጣም የተሰወረ አይመስለኝ ማለት ትርጉም ለብሳ ያለበሰች ማለት ይሄ ለሴት ልጅ የተፈቀደው ልብስ ምን አይነት ልብስ ነው ይሄን ጥያቄ የሚመልስ መሆን አለበት በጣም ስስ ልብስ የትክክለኛ ትርጉሙ ነው? ስስ ቀሚስም ትክክለኛ ትርጉሙ ነው? ያኒ ትክክለኛ ትርጉሙ ወይም ቀጥታ ትርጉሙ ከሆነ የሰውነት ክፍሏን የሚያሳይ ማለት ነው ልብስ ያለበሰች። አዎ አጭር ሱሪ ለብሳ ራሱ ልብስ ያለበሰች ነው የምትባለው። ለሷ ያልተፈቀደላት ሱሪ የሷ ሰውነት አይሸፍንም። ካጅመሪ ካይነ ቢላል ካጅመሪ ማለት ነው። ካጅመሪ እኔ ማለት ካጅመሪ የሚለውን ነገር የሚያብራራ ሰው ማለት ካጅመሪ ከጀመረ ነው እንደ ኦኬ። እንግዲህ ምን አለ መሰላችሁ ያጀመረ አላቁልሃል። እኔ በአማርኛ እንግሊዘኛ ነኝ በአማርኛ የመጻፍ ብዙ ልምድ የለኝም እና አፎን ብዙ ጊዜ አብራሽቸረው የማነብባችሁ አላቁልሃል። ለዛ ነው አሁን እኔ እንትኖች ኪታቦችንም ስንቀራ አረብኛውን በአረብኛ ስለሆነ እና በጣም አውፍልትልኝ ይገባል ማለት ቶሎ ለእናንተ በሚገባችሁ አማርኛ አልተረጎመም ይችላልው አረብኛውን በአረብኛ እየተረጎመ ነው የሚያስተምሩ እና የአረብኛውን ትርጉም ምን ይፈልጌ ምናምን ምናምን ስለሆነ ያም ወደ አማርኛ በሐሳብ ይፈልጌ ምን ይባል ስለሆነ እናንተም እንደውም እኔ ብዙ ስናገር እንደዚህ እንደሆነ እንደምታገዙ በጣም ደስ ይለኛል። እና አና አሲፍ ኢንሻአላህ በጣም ይቅርታ እንድታደርጉልኝ ነው ኢንሻአላህ። ከጀመረ አንድ ቀን አልፎታል ያው ዛሬ ሁለተኛ ቀናችን ነው ኢንሻአላህ። እሺ አሁን እነዚህ ሁለት ክፍሎች ያው ብዙ ጊዜም የሰማናቸው ነው ኢንሻአላህ ዞሮ ዞሮ ገብተውናል። በጣም ትልቅ እንትን ነው ወላሂ አላህ ነብዩ ሰለላሁ ዐለይሂ ወሰለም አስቡት እስኪ لا يدخل الجنه ብለዋል من اهل النار ማንም ሰው መቼም የሳት መሆን የሚፈልግ ሰው የለም ያ ጀማ ማንም ሰው የሳት መሆን የሚፈልግ ሰው የለም። ስለዚህ መጠንቀቅ ነው። ይሄ ደግሞ ከኛ ምንም የሚቆርሰው ነገር የለም ከኛ ምንም የምንጎዳው ነገር የለም ማለት እነዚህ ነገሮች ብንጠብቅ የሚጠቅመን እኛን እንጂ የሚጎዳን ነገር የለም ኢንሻአላህ። ስለዚህ እንጠቃላ የጀነት ሰዎች እንዳደርገን ዱአችን ነው ስራችንም ይሁን ኢንሻአላህ ሱብሃነ ወተዓላ። ከዛ በመቀጠል ሸይኽ ምን ይላል وكما تمنع المرأة المسلمة من حلق شعر رأسها او قصه يعني مقرطه هنا ملاجته እንደምትከለከለው ሁሉ من غير حاجه يعني ከቅድም ከተቀሰነው ምክንያቶች እንደምትከለከል فإنها تمنع من وصله والزيادة عليه بشعر آخر لما في الصحيحين لعن رسول الله صلى الله عليه وسلم عليه الواصلة والمستوصلة يا جماعة شيخ مندنهم متكسو ايه دمو ببزات اون مسلموچ يا مسلمتوቻችንን تلك فتنه واستنا تلك ችግር ውስጥ የከተተ ነው። ايه ጸጉር መቀጠል ማለት ነው ጸጉር መጨመርና መቀጠል ምን ማለት ነው? አንደኛ ማስረዘም ወይም ደግሞ እንዲበዛ ማድረግ ይሄ ሁለቱንም የሚያካትት ነው። ከሌላ ጸጉር ማለት ነው የሱ ያልሆነ ጸጉር ወግ ይሄን እንኳን ሰምቼው አውቃለሁ። ወግ የሚባል ያው ጸጉር መጨመቀጠል ሊሆን ይችላል ግን በጣም ብዙ ጊዜ ሆነና መከሰኛ ዋላ ኩልያል ይሄ መቀጠሉ በጣም ትልቅ አደጋ ነው። ለማፊ ሶሂሐይን ሐዲስ አስሶሂሐይን ቡኻሪና ሙስሊም በዘገቡት ለአነ ረሱላህ ሰለላሁ ዐለይሂ ወሰለም ነብያ ሰለላሁ ዐለይሂ ወሰለም ረግመዋል። ነብያችን ሰለላሁ ዐለይሂ ወሰለም የረገመው ሰው ምን አይነት ነጃህ ሊወጣ ነው? አላህ ይጠብቀን ኢንሻአላህ። አልዋሲላ ወልሙስተውሲላ ቀጣይም ሙስተውሲላ ማለት ተከታይ አይደለም የሚቀጠልላትና የሚቀጥለው ሰው የተረገሙ ናቸው ብለ ነው የሰለሰለው ማለት የሚቀጠልለትና የሚቀጥለው የሚጨምረውና የሚጨመረው አስቀጣይም ቀጣይም አስቀጣይ ቀጣይም አስቀጣይ አጨማሪም አስጨማሪም የተረገሙ ናቸው ወልደር ሰጪውም ወልደር ተቀባዩም እንደተረገሙ ሁሉ ማለት ነው በጣም ከባድ ነው እንግዲህ እነዚህ ኻሰተን ቡኻሪና ሙስሊም የዘገበው ሐዲስ ለተኛ ማለት ሸክ የለለው ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ሆኖ ነብዩ ሰለላሁ ዐለይሂ ወሰለም የረገሙ በጣም ከባድ ነው والواصله يعني هي التي تسيل شعرها بشارع غيرها والمستوصله هي التي يعمل بها ذلك ياو يهن ما براراتو نو الواصله مالت صغار يمتچمروا سيت نچ مالت بالبيتوا مالت نو مستوصله يمتيبالو دغمو اندي هن نغر ميادرغلات نو لما في ذلك من التزوير ومن الوصل المحرم لا لبسوا الباروكة والمعروفة في هذا الزمان رواه البخاري والمسلم وغيرهما أن معاوية رضي الله عنه خطب لما قام المدينة وأخرج كبته يعني الكبة ونورده من شعري أو قصه من شعري أو دم قرط ومن صبرون فقال يا ما بار نساؤكم يجعلن في رؤوسهم سمعت رسول الله صلى الله وسلامه عليه يقول ما من بعات تجعل في رأسها شعرا من شعر غيرها إلا كان زورا بس كي أسبوت انجدي ولا تزير وازرة وزر أبرا الله سبحانه وتعالى معاوية رضي الله عنه معاوية ابن أبو سفيان صحابي الجليل يا جماعة معاوية انجدي حنت مالت حنت يا الله شوي مثل አንዳንድ ጊዜ በጣም እየተናፈሰ ያለ ነገር አለ ሙአውያ ኢብኑ አቡ ሱፊያን ኢብኑ ሐርብ የአቡ ሱፊያን ልጅ ነው ቀደምት እስልምናን ከተቀበሉት ሰሃባዎች እና ምን ኩታብ አለ አልወህይ ነው የወህይን ከሚጽፉ አንዱ ነው ከሰሃባዎች መካከል ፊትናን በፊትና በኩል ብዙ ጊዜ አንዳንድ ሰዎች ያልሆነ ስም ያልሆነ አንደኛ መጀመሪያ ሱሐባዎች ላይ የሆነ ነገር ከመሰንዘር አላህ ሱብሃነሁ ወተዓላ ይጠብቀን እኛም እንንጠቀቅ ያጀማ አንዳንድ ጊዜ ስለሚሰማ ነው ይሄ ነገር በአብ ኢብኑ አቡ ሱፊያንና በአሊይ ረዲየላሁ አንሁ ወአርዳሁ በተፈጠረው ፊትና ሙአውያ እንደተጠያቂና ሙአውያ ነገሮችን ፊትናን እንዳመጣ ብዙዎች ይናገራሉ አላህ ሂዳያ ይስጣቸው ሙአውያ ኢብኑ አቡ ሱፊያን ሰሃቢው ጀሊል ነው በጣም ቀደምትና ወህይ ሲጽፍ የነበረ ትልቅ ሱሐባ ነው ይሄ ፍትና አላሁ አለም ፍትናው ተከስቷል ፍትናው አላህ ሱብሃነሁ ወተዓላ ነው የሚያክመው እኛ አይደለም የምናክመው ሱሐባን የሰደበ ወይም በሱሐባን ያንቋሸሸ ፋሲክ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ነገር በጣም እንቆጠብ ማለት በሱሐባዎች ላይ የሆነ ነገር ከመንተን ከማለት እና ይሄ ሙሰልሰላት ደግሞ እንደዚህ ፊልሞች ላይ አብዛኛው ጊዜ ራሳችንን መቆጠብ አለብን ያጀማ በሱሐባዎች ላይ የሚሰረዘረው ነገር አንደኛ የሺዓዎች እጅ ያለበት ነው አብዛኛው ሙሰልሰላት ይሄ ሙሰልሰል ማለት ይሄ ተከታታይ ፊልም ያረ የሚወጣ ፊልም አለ የሙሳሃባ ታሪክ እየተባለ የከሪ ታሪክ እየተባለ አብዛኛው የሺዓዎች እጅ ያለበት ሺዓዎች ደግሞ በጣም ትልቅ ችግር ያለባቸው ፍርቃዎች ወይም ማህበረሰቦች ናቸው በአሁኑ ሰዓት በእነ አቡ ሱፊያን ረዲየላሁ ዐንሁ ላይ የሚሰነዘሩት በእነ ሙአውያ ላይ የጀማ አቡ ሱፊያን ማለት ረዲየላሁ ዐንሁ በርግጥ ትልቅ የእስላም ጠላት ነበር ማለት በ በቁረይሾች ትልቅ ቦታ ያለውና ትልቅ ሰው ነበረ መጨረሻ ላይ ሰለመ እስልምናው በጣም አሳመረ እና በጣም ትልቅ ሱሐባ ነው። ልጁም በጣም ትልቅ ሱሐባ ነው። ለጀማ አቡ ሱፊያን ማለት የርሙክ ዘመቻ ጊዜ ከሮሞች ጋር በተደረገው ዘመቻ ጊዜ ከሚስቱ ከሂንዲ ጋራ የጂሃድ አያት እየቀሩ ሱሐባዎች ለጂሃድ ሲያነሳሱ የነበሩ ትልቅ ሱሐባዎች ናቸው። لكما يقولون الان يعني انذ شيعاوج ويم دغمو انذ يا اصحاب الفسق يعني كم يندمروت አይደለም يا ايها الذين امنوا اذا قيل لكم انفروا في سبيل الله ثاقلتم الى الارض ارديتم بالحياه الدنيا من الاخره فما متاع الحياه اني ايات يقرا ابو سفيان አንድ አይኑ ተመቶ እንኳን አንድ አይኑ ጠፍቶ ይሄን አያት እየቀራ ሱሐባዎችን ወደ ጦርነቱ እንዲፋለሙ ሲያደርግ የነበረ ትልቅ ሱሐቢ ጀሊል ነው። እናንተ ወደ ኋላ ማፈግፈግ የለባችሁም። ማለኩም እና ወደፊት ቀጥሉ ይያለ ሲያጃግን የነበረ ትልቅ ሱሐባ ነው። አለይኩም يعني ተጠብቁ እነዚህ ሙሰልሰላትን ከማየትና በነሱ ምክንያት ደግሞ በነሱ በሙሰልሰላት ወይም በፊልሞች ላይ የሚደረገው ነገር አብዛኛውን ጊዜ የሻዎች ልጅም ስለሚኖርበት ባጢል ነው። ራሳችሁን ጠብቁ ኢንሻአላህ ተባረኩ። ያላ ያ اخي ወላ አንኑር እና ኢንሻአላህ ራሳችሁን ጠብቁ። በጣም አደጋ ውስጥ ራሳችን እንደነስከባ ኢንሻአላ ሐዲሳችንን ስከተል ሙአውያ ባወራው ሐዲስ ላይ ያኒ ኹጥባ አደረገ መድና እንደገባ ያው እሱ ሻም ነበረ በሆነበት አሚር በሆነበት ጊዜ ነው ይሄ ተከሰተ ያደረገው። ካባውን አውሮዶ ጥምጣሙ ማለት ነው ወይም ደግሞ ጸጉር ከሌላ ይዞ አስቀመጠና ማባሉኩም يعني ما بالو نساؤكم يجعلن في رؤوسهن مثل هذا ياسايي ማለት ነው በጁ ይሄን እንደዚህ የሚያርጉ ያሁን ሴቶቻችሁ ምንድነው ወይስ ምን በማስመልከት ነው? سمعته رسول الله صلى الله عليه وسلم يقول النبي صلى الله عليه وسلم سيل سمعتشالهو ايه كراسو የሚናገረው حاجه ማለት ثانيه صلى الله عليه وسلم ما من امرأة تجعل في رأسها شعرا من شعر غيرها الا كان زورا በጣም ውሸታምና ይሄን የውሸት ጸጉር የሚያደርጉ በጣም የተረገሙ ትልቅ ወንጀል ነው። የሌላን ጸጉር አምጥተው ራስ ላይ ማስቀመጥ በጣም ከባድ ወንጀል ነው እና ይሄን ሲናገሩ ሰምቻለሁ። ነብዩ ኢስላም ሰለም የሴቶቻችሁ ይሄን ማድረጋችሁ ምንድነው? ቀድም ይሄ ባሩካ የሚባለው አሁን እዚህ ሲፈስረው ቀድም እንደተነጋገርነው ወልባሩከቱ ሻሩ ሙሰናይ ቀድም አርቲፊሻል ጸጉር እንዳላችሁት ማለት ነው። ይሄው ሻር ራስ ያኒ የሰው ጸጉር የሚመስል ነው። ወፊ ለበሰሃ ይሄ ያው ተዝዊር ነው ኢንሻአላህ ዊግ ነው የምትለው ትክክለኛ ሰሙ ዊግ ነው የሚሆነው አርቲፊሻል ይሄ ከሰው ጸጉር ጋር ይመሳሰላል። ወአላ ኩሊ ሐል ከነዚህ ነገሮች በጣም እንንጠቀቅ ያ ጀማዓ በጣም እንንጠቀቅ አላህ ከሚጠብቃቸው ሰዎች ያድርገን ኢንሻአላህ። የዛሬው ደርሳችንን እዚህ ላይ እናቆማለን። ያው ዶርም ውስጥም ስላለው ተማሪዎቹ እየገቡ ስለሆነ ነው እንቀጥል ደስ ይለኝ ነበር። ዶርም ውስጥ ስላለው ማውቆን ተማሪዎች እየገቡ ስለሚተኙ እነሱንም እንቅልፋቸውን ማከብ ያለመረበሽ ኢንሻአላህ። ዋላ ኩልያል ትልቅ ነገር ነው ሼህ ትንታኔ የሰጠበት። ይሄንን ደግሞ በጣም ልንተገብረውና ልናስብበት ቤተሰቦቻችንን ልንለውጥ ልጆቻችንን በዝቆት ቁጥር ልናሳድግ ይገባል ያ ጀማ። በጣም ግዴታ ነው ይሄ kitab እንጃ በጣም አንገብጋቢ መስለኛል ለህይወታችን በተለይ ለሴቶቻችን። እና ኢንሻአላህ ተባረከ ወተዓላ አላህ ይጠብቃችሁ አላህ ይጠብቅ እህቶቻችንን የሙስሊሞቻችንን ኢንሻአላህ አሁን መብራራት አለበት የምትሉት ዛሬም ወይም ባለፈው ከተማር ነው እና ያልገባችሁ ነገር ካለ ከፈተዋዎች እያንስታችሁ ኮሜንት ካለ መስማት ሐሳብ መለዋወጥ ይችላልን ወሰላሙ አለይኩም ወራህመቱላሂ ወበረካቱ ማይክ ፍሪ ኢንሻአላህ بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الخلق سيدنا محمد وعلى آله وصحبه أجمعين بارك الله فيكم أستاذنا بتام أسفلاجي هنا قدائنا هنا تمارنا والله بتلاي ليتو تشاتشن بتام أسفلاجينا متنكك اللبن رسولاتشن كرسولاتشن ملاسي تنقرهم جدي من الكبار اندهونا الزلام الجزبة اللبن حرام نو يالوت حرام نو حلال نو يالوت حلال نو ان شاء الله اهم تكبر على اللبن والله استاذنا الكريم اهون عندند سيتوج بتلاي افريكاويان افريكاويان بتام كتفطرو يتنسى ياو صغور يللاچو بتام تنيش صغور يللاچو አሉ الناسو ناتچو بزون گيزي اهون زي اوروبا اوروبا اوست يتلاي عينت ويگوچ አሉ የሰው የሰው ትክክለኛ የሰው ነው ይያሉ ምና በቃ አለ አይደለም በኳሊቲው አይነቱ የተለያየ ሁኔታ ሆኖ የሚሸጥ አለ ይሄ ልክ የሰው ልጅ ነው ይያሉ ይሄ ደግሞ አርቲፊሻል ነው ይያሉ ዋጋው እንደዛው የተለያየ ነው በተለይ እነዚህ ሴቶች ከአፍሪካ የሚመጡት ምንም ጸጉር የሌላቸው አሉ እና ያ ደሞ እንደሚያስጠላ ያቃሉ ያንን ለመሸፈን ብሎ ብዙ ጥረት ያደርጋሉ እና ያንን አይብ ለመሸፈን ብሎ ጥረት ያደርጋሉ እንግዲህ ይሄ ነገር ከተፈጠሮ ጸጉር ከለላትና ያንን ጸጉር ለመተካት ከሆነ አይሆንም ነው አይደለ ኡስታዝ ወይስ ጸጉር ያላት አምሮ ማሳመሩ ነው የሚከለከለው እስቲ እዚች ላይ እዚች ነጥብ ላይ አንድ ጊዜ አብራሩልኝ ኢንሻአላህ ባረከላሁ ፊኩም ሰላም አለይኩም ወራህመቱላሂ ወበረካቱ ማይክ ፍሪ ተሰምቻለሁ እንዴ ኡስታዝ አሉ በቃ ትቷል ኡስታዝ ወጡ እንዴ ኡስታዝ የለውም የለውም ይያሉ ነው ኡስታዝ እዚህ አንዳንድ ሰዎች ያስቁናል እንትን ውስጥ ከተማ ውስጥ ጆክስ ይናገሩ አር ዩ ስፒክ እንግሊሽ ስሉ ኖ ይላል ባህር ልስላም አላህ ሱብሃነሁ ወተዓላ የሰው ልጅን ሲፈጥር አንድ አይነት አድርጎ አይደለም በመልክም በጸጉርም በግርም በጅም ባይንም እንደምታየው ከአይን ካለ መስጠት ድረስ ጀምሮ ትንሽ ማድረግም ወይም ከማጠርም ከማስረዘምም ጀምሮ ይሄም አቆ ለምሳሌ ጸጉራቸው አጭር ሆኖ የተፈጠረ ሰዎች አሉ። እሺ አጭር ሆኖም የተፈጠረ ሰው አለ ማለት በድም በቁመት እና ስለዚህ የሆነ ቁመትም ያስረዝም ነገር ቢመጣ ማለት አርቲፊሻል የሆነ ነገር ይቀጥል ነው ማለት ነው። ያንድ ነው ህክሙ ማለት ነው ባህር ኢስላም ጫማማ ይችግር የለው የሚለበስ ነው ጫማው አንውታ ጫማ ይለበስ ችግር የለው 4 ሜትር ጫማም ቢመጣ መልበስ ነው አይ ችግር የለውም ይሄ እንኳን ባህር ኢስላም ባንድ በኩል መሬት ስለነካ ችግር የለውም የዚህ ጫማ እና ምን ለማለት ፈልጌ ነው አንደኛ ከየትኛውም ቦታ የሚመጡ ማለት አዎ ትክክል ነህ። በተለይ ከአፍሪካውያን የሚሄዱ ጸጉራቸው በጣም ከርዳዳና የማያድግ ነው። ግን ያ ለእነሱ ውበታቸው ማለት አላህ ሱብሃነሁ ወተዓላ በዛ መልኩ ነው የፈጠራቸው። ሊያመሰግኑ ነው የሚገባው። ምክንያቱም አጠቃላይ መላጣ አርጉም ሊፈጥር ይችላል አላህ ሱብሃነሁ ወተዓላ ምንም ነገር ሳይሰጥ። ስለዚህ መላጣ ሆኖ የተፈጠረው ሰው ጸጉር ትከሉብኝ ብሎ ጸጉር ቤት ሊሄድ ነው ማለት ነው? እነሱ ትንሽ ጸጉር አላቸው ማለት እንደዚህ ነው። ስለዚህ የሰው ልጅ በተፈጠረበት መልክ ወይም በተፈጠረበት ዚና ፈትዋ እንዳጠይቁ ብዬ ነበር፣ ግን ዞሮ ዞሮ ፈትዋ ነው እንግዲህ። ወአላ ኩል ሀል በህል አልኢስላም የመጀመሪያው በዚህ መልኩ ነው የምናየው ማለት አይቻልም። በማንኛውም ሁኔታ ቅድም ደግሞ ይሄ ዊግ አርቲፊሻል ጸጉር ያልነው ብዙ ጊዜ በዛ ስም ስለሚጠራ ነው እንጂ ሙአዊያ እብኑ አቡ ሰፊያን ረዲየላሁ አንሁ የአርቲፊሻል ጸጉር ይዞ አይደለም ያሳያቸው ማለት ያን ሀዲስ ኹጥባ ሲያደርግ የነበረው ማለት አንደኛ የሆነ እሱ ላይ ቆርጦ ነው ማለት በሌላ ሩዋያ ማለት ነው። እና ይሄ የሰው ጸጉር የሚሆን የማንም ትክክለኛ ራሱ ማለት አንድ ሴት ልጅ ረጅም ጸጉር ካላት ቆርጣ ወይም የፈለገ የሰው ጸጉር መሆን 100% እርግጠኛ ሆና ራሱ ለሷ መቀጠል አትችልም። ምክንያቱም አሁን እኛ ሀዲሱ ያወራ የነበረው አርቲፊሻል ጸጉር አሁን ነው የመጣው። ግን ጸጉር መጨመር አጠቃላይ የሌላ ሰው ጸጉር መጨመር አይቻልም። የሰውም ይሁን የምንም ይሁን የዝንጀሮም ይሁን በአፍሪካ የሚሰራ ይሁን የሌላ ሰው ጸጉር ላይ መጨመር አይቻልም። እና ባህረ ኢስላም ይሄን ይመስላል አይቻልም ማለት። እነዚህ አንዳንድ ጊዜ ጸጉራቸው አጭር ሆኖ አፍሪካውያን አርቲፊሻል ጸጉር አድርገው ማለት ምን አይነት ውበት ነው የሚሆነው? ማለት አንደኛ ራሱ ተፈጥሯዊ አመለካከት ይዞ ከሆነ ተፈጥሯዊ አመለካከት ማለት በንጹህ አእምሮ ካሰቡት የራሳቸው ዓለም ሆኖ ያወቁት እንዴት ይወቡበታል? እስኪ ማለት በጣም ነገር የራሳቸው ዓለም ሆኖ ያውቁታል። ውበት ማለት ተፈጥሯዊ የሆነ ውበት ነው ብለናል። እንግዲህ ቅድም ከተለያዩ የሼህ ንግግሮች እያነሳን ስንናገር የነበረው ውበት ማለት ተፈጥሯዊ ውበት ነው ማሳመር እንጂ ሰው ሰራሽ ውበትን ጨምረን አይደለም ልናሳምርኛ የፈለግነው። እና ይሄን ይመስላል። የራስ ያልሆነ ነገር ውበት ሊሆን አይችልም። ምን ጊዜም እነሱ የላቸውም ባለመኖራቸው ለማስተኛትም ለማሳመርም ይሁን ለመጠበቅ ብለውም ይሁን ሌላ በሚያደርጉበት ጊዜ ያ ነገር የነሱ አይደለም፣ ውበት ሊሆናቸው አይችልም። እንደ ወንድ ሆኖ ማለት በጣም አጭር ሆኖ ከተፈጠረ ያንን ነገር ማሳመር ነው። ምክንያቱም እነሱ ተጠያቂ አይደሉም። እና ኢንሻአላህ ይሄን ይመስላል። በኋላ ደግሞ ኡስታዝ ካሻ እንደዚህ አይነት ፈተዋ ሰጥቷል ብላችሁ እንዳትበጠብጡት አገሩን። ኢንሻአላህ ሌላ ካለ ማንሳት ይቻላል፣ ችግር የለውም። እኔ እንትን ያልኳችሁ ምንድነው ደርሱን ያቋረጥኩት ልጆች ተኝ መጥተው መብራቱን ስላጠፉትና መጥፋት ስላለበት ደግሞ 12 ሰዓት ፒኤም አይም አካባቢ ለዛ ነው እንትኑን ያልኩት እንጂ ለመቅራት እንትን ስለማይመች ነው እንጂ ብዙ ማውራት እንችላለን እስከ 3 ሰዓት ድረስ አብሽሩ፣ መወያየት እንችላለን። አልመሸም፣ ችግር የለውም። ነገ ክላስ ስለሌለን ዋጣ ማውራት እንችላለን እና ብዙ ነገር መመካከር እንችላለን። ሌላም ነገር አንስተን ማውራት እንችላለን። በወሬ ደረጃ ማለት አንድ ሰው አሁን ማይክ ይዞ በሚናገርበት ጊዜ ራሱን ይለውጣል። ራሱ እንዴት ነው የሚለውጠው? ለምሳሌ ፀጉር መቀጠል እንዴት ነው እንዴት ይቻላል ምናምን ብሎ ሲናገር ውስጡ እንዴት ተቀጥላለሁ ብሎ ስለሚያምን ሊያደርገው አይችልም ያን ነገር። ሶ ስለዚህ ቤተሰቡንም ይጠብቃል፣ እሱም ይጠብቃል። አላኩላል መናገሩ ትልቅ ትርጉም አለው። የተለያዩ ሐሳቦችን እያነሳችሁ ኢንሻአላህ አንሱ፣ እጃችሁን አውጡ። አኑታ ብቻ አይደለችም ደርሱን ስትከታተል የነበረው። እንዲህ ካለ እኔ ጥያቄ እየጠየቅኩኝ እከሌ መልስ እከሌ መልስ ልል ነው። እጃችሁን አውጣችሁ ካልተን ኮሜንት ማድረግ ይቻላል። ባህረል ኢስላም ሁለት ሰዎች ብቻ አይደሉም። ሁለት ሰዎች ብቻ አይደለም ድረስ የተከታተሉት ሰው ብዙ ነን ከ60 ምናምን ሰው ሁለት ሰው መቼም 60 ምናምን ሰው ገብቶኛል ማለት ኢንሻአላህ